እግዚአብሔር ካሆነ ከየት ይገኛል? ከዝርግ ፌት ይልቅ ውስጡ አይበለጠም። ጸጋው መንፈሷ ሁሉ ያጌጠ ወርቃ ያምራት እርሷ ራሷ ወርቅ ናት። ለይልንታ ታስመጣም ጥሎሽ የላት መልካም አምሮ የበሰለ ባህሪ ሁሉም በላይ እግዚአብሔርም ፍሪ እንዲህ አይነቷ ናት ውበቷ በልጧል አካሄዷ ንግግሯ ይገልጣል ማስተዋሏ እውቀቷ የበዛ ነው የማመዛዘን ችሎታ ሁሉ ያለው እንደ ሰነፍ ሴቶች አትናገርም በመከራም ውስጥ ተስፋ አትቆርጥም ካትሉ ነው እርሷ የተሰራችው እንዲህ አይነቷ ናት ይተማመንባታል እውነተኛው ፍቅር ይመግባታል ትገዛለች ለቃሉ ለሐሳቡ ግድ ሳይሆን አሸንፏት ፍቅሮ ተወሰና እሷን እርሱ ተሰጠ በሌላ ወንድ ልቧም ሳያመነታ አንድ ለአንድ አይደለም የእርሷ ሂሳብ እንደ ቃሉ አንድ ናት ያለ ሐሳብ እንዲህ አይነቷ ናት እውነተኛ ረዳት እንዲህ አይነቷ ናት እውነተኛ ረዳት ውበት ሐሰት ነው ደምግባት ከምሱ ነው ውበት